وإذ نجيناكم من آل فرعون يسومونكم سوء العذاب يذبحون أبناءكم ويستحيون نساءكم وفي ذلكم بلاء من ربكم عظيم. وإذ فرقنا بكم البحر فأنجيناكم أغرقنا آل فرعون وأنتم تنظرون. وإذ وعدنا موسى 40 ليلة ثم اتخذتم العجل من بعده وأنتم ظالمون. ثم عفونا عنكم من بعد ذلك لعلكم تشكرون. وإذ آتينا موسى الكتاب والفرقان لعلكم تهتدون. وإذ نجيناكم من آل فرعون الله سبحانه وتعالى انجدي النزين إسرائيل عويان بزولة اندو على اللاجو كان لكزي هولت كزي بمدقاكم اذكروني عمتي التي يوال كل لاجون ولتها وچنا يلقس قواتشون تقاوش استوسو إيالاجو متنبرة አሁን ታዲያ እነዛ ሁለታ የተባሉት ነገሮች አንዳንዶቹን አልፎ አልፎ ሊጠቁም ነው ጉሉጉሉ የሆኑትን ማለት ነው። ከሁለታዎች መካከል ባንድ ወቅት ፊራውን በእናንተ ላይ ይጭቆና ቀንበር ጭኖባችሁ ስትማቅቁ በነበረበት ወቅት እኔ እንዴት እንደገላገልኳችሁና እንደረዳኋችሁ ማስታወስ አለባችሁ አለ። ኢድነጀይናኩም ሚን አሊ ፊራውን ከፊራውንና የሱ ባለስልጣናት የነበሩ ሹማምንቶች እና የሱሙነኩም ሱአል አዛብ እጅግ አስከፊና አሰቃቂ የሆነ ቅጣት ሲያቀምጧችሁና ሲያስገድዷችሁ የነበረውን እንዴት እንደገለገልኳችሁ አስታውሱ። ያ የቅጣቱና የጭቆናው አይነት ደግሞ ምን ምን ይመስል ነበር ለሚለው አሁንም ለምሳሌ አንዳንዶችን ለመጠቆም ያህል ዩዘቢሑና አብናአኩም አለ። ሌላው እንግዲህ በገንዘብ በጉልበት በመብት የሚደረገው ጭቆና ይቅርና በህይወት ደረጃ ከአብራካችሁ የወጡትን ወንድ ልጆቻችሁን በፊቶቻችሁ ላይ እንደ በግ ያርዷቸው የነበረውን አስታውሱ ይላል። እና ወየስተዩነ ኒሳአኩም ሴቶቻችሁን ደግሞ ለነሱ ገረዶችና ሙግዚቶች ሆኑ ዘንዳ የሚተዋቸው እንደነበረ ወፊ ዛሊኩም በላኡ ሚን ረቢኩም ዐዚም። እንግዲህ ያንዲ ዘጋ ልጆች ወንድ ልጆች እየታደኑ በመታረድ ሴቶቹ ለጥላት ገረድና አገልጋይ እንዲሆኑ መተው ከጌታችሁ በኩል በጣም አይከብዱ የከበደ ፈተናና ሙከራ ነበረ። ከእንዲህ አይነቱ አስከፊና አስፈቃቂ ጭቆና ነፃ ያወጣችሁና የገለገልኳችሁ መሆኔን አስታውሱ ማለት የነው በላቸው ይላል። እንግዲህ ፊራውን እንዲህ አይነት አስከፊ የሆነ ጭፍጨፋና ጭቆና በእስራኤሎች ላይ ሊጭን የቻለበት ምክንያቱ ይባላል በጊዜው የታወቀ አምባገነን ገዥ ነበረ። አላህ ለፈተና ብሎ ረጅም እድሜ ሰፊ ስልጣን ሰጥቶት ነበር። እንደሚባለው እድሜው ወደ 400 ይዘልቃል። ያን ያህል ሲኖር ደግሞ አንድ ቀን ራስ ምታት ጉንፋን እንኳን አሞታ ያቅም ነበር ይባላል። የሚለው የሚሞክረው ነገር ሁሉ ይሳካለታል። የዚህ ጊዜ ጥጋቡ እየተባባሰ ሄደና በመጨረሻ እኔ እንደውም ጌታ ነኝ እስከ ማለት ድረስ ሄደ ማለት ነው። በዚህ ሁኔታ ላይ ያለ እስራኤሎች ቀደም ሲል እንግዲህ ባንድ ወቅት ነብዩላህ ዩሱፍ እዛ ግብጽ አገር በመምጣት ባንድ አጋጣሚ ስልጣን ይዘው ከፍተኛ ክብርና ማዕረግ አግኝተው እድሜ ልካቸው ኑረው ሲያልፉ ቀደም ሲል እንግዲህ በተሰቦቻቸውን ከፍልስጤም አካባቢ አምጥተው እዛ ከተማ እንዲኖሩ አድርገዋቸው ነበር። እሳቸው በሚያልፉበት ጊዜ ግን ስልጣኑን ያገሬው ኗሪዎች ተቀበሉ ከሳቸው። የሳቸው ዘር ሊወርሰው አልቻለም ስልጣናቸውን ሰው ሀገር ላይ ነበሩና ማለት ነው። እና ይሄ ከሰው ሀገር መጥቶ ሲገዛን የነበረ ሰውዬ ነብይ ነኝ ይላል። እንግዲህ ከሞተልን ከዛሬ ጀምሮ ስልጣኑን እኛው ራሳችን እንቀበላለን አሉና ስልጣኑን ተረከቡ። በሳቸው ፍርሃት ቢመሩት ኑሮ በዲን መልካም ነበር። ግን እነሱ በጫካ ፍርሃት እንደገና የጃሂልያ ፍራቸውን ቀጠሉ ማለት ነው። ይሄ ጊዜ የነብዩ በተሰብ የነበሩት እስራኤላውያን እንግዲያውስ በዛ አይነት ፍርሃት ከሆነ የምትጓዙት እኛ ወደ ሀገራችን እንመለስ ቢሉ እኛ ስትገዙ ኑራችሁ በተራችሁ መገዛት አለባችሁ እንጂ የታባታችሁ ነው የምትሄዱት ተብለው ታገዱ። እንደገና ደግሞ እስከዛሬ እናንተ የበላይ ሆናችሁ እኛን ስትገዙ ቆይታችኋልና ዛሬ ደግሞ በተራችሁ የበታይ ሆናችሁ እኛን ማገልገል አለባችሁ ተባሉና ወይ እንደዚህ ጋ መብት አይሰጣቸው ትምርት አገኙ ስልጣን አይካፈሉ እንዲሁ በወራዳ ስራዎች በዘበኝነት በግርድና በመሳሰሉ ስራዎች ተሰማርተው እነዛን እንደገና ጌቶቻቸውን እንዲያገለግሉ ተደረጉ ማለት ነው። እንኑር ሲሉ መውጣት አይፈቀድላቸው እንኑር ሲሉ እንደዚህ ጋ መብት አይኖራቸው ከሞቱት በላይ ካሉት በታይ ሆነው መኖር ግድ ሆነባቸው ማለት ነው። ይህ አልበቃ ብሎ ደግሞ እንደገና ከለታት አንድ ቀን ምናማዬ ይባላል ይሄ ሙጅሪም ሰውዬ ፍራውን። እና ምናሙ ምንድነው ከፍልስጤም አካባቢ ከእስራኤል አገር እሳት በአየር ላይ የተንበለበለ መጣና ግብጽ ከተማ ገብቶ የግብጽ ተወላጅ የሆኑትን ዜጎች በሙሉ ሲያቃጥል አየ ይባላል። ይሄንን እንግዲህ ያየውን ቅጅቱን ለአማካሪዎች ነበሩትና ጠንቋዎች ለነሱ ነገራቸው። እንደ አይነት ምናማይቻለሁና ፍቱ ይላቸዋል። ይሄ ግዜ ያው ጥላቻ ስለነበራቸው በማንኛውም ማጋጣሚ እስራኤሎቹ እንዲጨፈጨፉ ይፈልጉ ስለነበረ የማ ምን ፍቻ አስፈልገዋል ግልጽ የሆነ ነገር ነው። የእስራኤል ዜጋ የሆነ ሰው ተነስተ አንተን ከስልጣን ያወርዳል እንዳውም ካንተም አልፎ ለዘርህ ለግብጻዊ ሁሉ በሙሉ ጦቱ ይተርፋል የኛ ዘር በሙሉ በእስራኤል ተጨፍጭፎ ያልቃል ማለት ነው ብለው ፈትለት ይባላል። ይሄ ግዜ ምን ይሻለኛል አላና የአላህን ቀደር ለመገደብ ይችል ይመስል መቼም አምባገነኖች ሁሉንም ነገር በጭፍጨፋ እናሰምረዋለን ነውና ህልማቸው። እንግዲያውማ ለዚህ መፍትሄው ከዛሬ ጀምሮ ከእስራኤል የሚወለዱት ልጆች በተስር ተስር እየለቀሙ ማረር ነው በማለት ወሰነ። ከዛ ዕለት ጀምሮ ማንኛውም የእስራኤል ሴት አርግዛለች ተብላ በምትታማበት ጊዜ እያንዳንዷ እርጉዝ ሴት ቤት ወታደር ካድሪ ይመድብላት ነበር ይባላል። እና እዛው የራሳቸውን ምግብ እየበላ እዛው አብሮ እያደረ እየተንቀሳቀሰ እሷ እስከምትወልድ ድረስ የማይነጠላት ተቆጣጣሪ ይመድብላታል። እና በወሊድ ዕለት እንደወለደች ገና ልጁ መሬት ዱብ ሲል ወንድና ሴት መሆኑ ይታያል። ወንድ ከሆነ እዛው እንግዲህ ልጁ ላይ ርድ ያድርጎት ይሄድና ያው ሪፖርት ያቀርባል። የገሌ ሚስት ወንድ ወልዳ ነበረ አርጨው መጣውኝ ይላል ይሾማል ይሸለማል ማለት ነው። ሴት ከሆነች ትተዋለች ያው አድጋ ለነሱ ገረድ እንድትሆን ማለት ነው። በዚህ መልክ እንግዲህ አመታት የቀጠለ ጭፍጨፋ አካሄደ ይባላል። ኋላ እንዳውም የሱ ዜጎች የሆኑት ግብጻዊ ሳይቀሩ ተቀጠጣቸውና ይሄ ነገር እስከመቼ ነው እንዳው እነዚህ ሰዎች ሰው ናቸው ምንም ቢሆን እስከመቼ ነው አይናችን እያየ ሰው ልጅ ሲጨፈጨፍ የምናየው? ምንም የማያውቁ ህፃናት ገና ከእናታቸው ወዲህ እንደወጡ ስለት የሚቀበላቸው እስከመቼ ነው? ታሪካችንም ተበላሸ። ይሄ ነገር መሆን የለበትም አንድ መፍትሄ ይደረግ በማለት ተቃውሞ አቀረቡ ይባላል ባለስልጣኖቹ ሳይቀሩ። ይሄ ጊዜ አስተያየት አደረገና እንደገና አንድ አመት የሚወለዱት ወንድ ልጆች ምህረት እንዲሰጣቸው በሚቀጥለው አመት የሚወለዱት ደግሞ እንዲታረዱ በከፊል አስተያየት አደረገ ይባላል። እንግዲህ የቂልነቱ አንድ አመት ውስጥ አንድ ዜጋ የሚወርደው ልጅ ከዛ መካከል እሱ የሚፈራው ልጅ የሚወለድ መሆኑ እየታወቀ የጭንቀቱን ብቻ በአንድ አመት የሚወለዱት ይለፉ የአንድ አመቶቹ ይገደሉ ብሎ ውሳኔ ሰጠና በዚህም መሰረት ደግሞ ቀጠለ ይባላል። በሚታረድበት አመት ነብዩላህ ሙሳ ተወለዱ እና አላህ Subhanahu Wa Ta'ala በልዩ ጥበቡ እንዲድኑና እንዲያመልጡ አደረጋቸው። በሚማርበት አመት ሃሩን ተወለዱ። ሃሩን ግን ያው በማይታረድበት ክፍለ ጊዜ በመምጣታቸው እናታቸው ጋር በሰላም ሊያግቡ ቻሉ። ቀደም ብሎ የተወለዱት ታላቁ ሃሩን ናቸው፣ ታናሹ ሙሳ ናቸው። ሙሳ በቀጥታ ያው አላህ Subhanahu Wa Ta'ala ተመጅት አላ ቀደር ያ ሙሳ እንዳለው የፈለገውን ያህል ቢደብር እኔ ያልኩት አይቀርም አለና እሱ በሚያርጅበት አመት ተወልደው እንዲያድጉ አደረገ። ያው እንዴት እንዲያደጉ በሌሎቹ ስራዎች በተደጋጋሚ ተገልጿል ማለት ነው። እና በመልክ እነዛ የሚፈለጉት ሰዎች ሁላቸውም አመለጡና አደጉ። ያ የተፈራውም ነገር ሊደርስበት ቻለ ማለት ነው። እሱ ግን በከንቱ የድሃዎች ልጆች ሲጨፈጭፍ ቆይቶ ታሪኩንም አጥፍቶ በመጨረሻም እሱም ለውድቀት መብቃቱ አልቀረለትም። እና በዚህ መልክ እንግዲህ ሲጨፈጭፋችሁ የነበረው ፊራውን ቁም ስቅላችሁን እንዳበላችሁ አላህ Subhanahu Wa Ta'ala በቀላሉ ገለገላችሁ። ይህ ውለታ እንግዲህ እስከመቼውም ሊረሳ የሚገባው ነገር አይደለም። እንዲህ አይነቶቹን ውለታዎችን ነው አትርሱ የምላችሁ ይላል። እና ወፊ ዛሊኩም በላኡ ምን ረቢኩም አዚም የሚለው ሁለት አይነት ትርጓሜ ሲኖረው፣ አንደኛ የሰው ልጆች አይናቸው እያየ ወንድ ልጆቻቸው ፊታቸው ላይ የሚታረዱ መሆኑ ይሄ ከአላህ በጣም ከባድ የሆነ ፈተና ነው፣ ማንም ሊችለው የማይሞከር ማለት ነው። ወይም ደግሞ እንዲህ አይነቶችን ርኅራኄ የጎደላቸው አረመኔ ጨፍጫፊ ጥላቶቻችሁን አስወግዶ እናንተን ለንጽህነት ማብቃት ከጌታችሁ የሆነ መልካም ጸጋ ነው ማለት ነው። በላ የሚለው ተቃራኒ ትርጉም አለው። በአንድ በኩል ኒዕማ ሲሆን በሌላ በኩል በላ ያው ፈተና ሊሆን ይችላል። ልጆችን በመግደሉ አቋያ ሲታይ ፈተና ነው። እንደገና እነዚህን ጨፍጫፊዎችና ገዳዎች ደግሞ አላህ ሲገረስሳቸውና ሲያንቆታቁታቸው ለነዚህ ለተጠቂዎች ደግሞ ኒዕማ ጸጋ ነውና እነ ፊራውንን በማጥፋትና በማስወገድ ከጌታችሁ ታላቅ የሆነ ውለታ ተለግሷቸዋል እና የዚህን አይነት ውለታ ነው ተገንዘቡና አስታውሱ የምላችሁ ይላል ማለት ነው። ወኢድ ፈረቅና ቢኩሙል ባህራ እንደገና ደግሞ በሌላ ጊዜ በእናንተ ባህሩ ተከፍሎላችሁ በሰላም እንድትሻገሩና ከጥላት እንድታመልጡ ያደረግነውም ሌላ ውለታችን ነውና እሱንም በተጨማሪ አስታውሱ በላቸው ይላል። ፈአንጀይናኩም እና ባህሩ በነቢዩላህ ሙሳ ዘንግ ተመቶ ከተከፈለና ከተከፈተ በኋላ በሰላም እናንተ በጨረቻው ላይ ተሻግራችሁ ከጥላቶቻችሁ እንድትድኑና እንድታመልጡ በማድረጋችን ወአግረቅና አለ ፊርዓውን ፊርዓውንና የእሱ ተከታዮችና አጃቢዎች የነበሩትን ኃይሎች ደግሞ በዛ ለእናንተ በተከፈለው የውሃ ማዕበል ያሰጠምናቸው መሆኑ ሌላ ውለታዬ ነው። ወአንቱም ተንዝሩን ይህ ደግሞ ወሬ ወይም ተረት ሳይሆን እናንተ ራሳችሁ በአይን ብሌናችሁ እያያችሁ የፈጸምኩትና ያከናወንኩት ተግባር ነው። ይህንንም እንዲሁ ልትረሱት አይገባችሁም። እንግዲህ ፊርዓውን መጀመሪያ ያው እንደፈራው እነ ሙሳ እንዳይመጡና ስልጣኑን እንዳይነጥቁት ብሎም ደግሞ የሱን ደብዛውን እንዳያጠፉት በመስጋት ለብዙ አመታት ሲጨፈጭፍ ቆየ። ግን አላህ Subhanahu Wa Ta'ala ያለው ነገር የማይቀር በመሆኑ እነ ሙሳ በሰላም አድርገው ያው ሪሳላ እንዲያገኙ አደረጋቸው። እንቅስቃሴያቸውንም ጀመሩ። ወገኖቻቸውንም እያስተባበሩ በፊራውን ላይ ተቃውሟቸውን አፋፋሙ። የዛ ጊዜ ፊራውን እንግዲህ እነዚህ ሰዎች እንደተፈራ አንድ ቀን ዲባቅ ሳይመቱኝ ሳይቀርሙ ይልቅ ደማቸው አለና ሊጨፈጭፍ ያለ የሌለ ኃይሉን አስተባብሮ ቆርጦ በሚነሳበት ጊዜ አላህ Subhanahu Wa Ta'ala አንድ ቀን ለነቢዩላህ ሙሳ መመሪያ ሰጣቸው። በዛሬው ሌሊት እስራኤላውያን የተባለን ዘር ሁሉ በሙሉ ከዚህ ከተማ ውስጥ ማደር አለብህ። በሚስጥር መልእክት አስተላልፍና አንድ ቦታ ከተማዎች እንድትገናኙ አድርግና በጨለማ ይዛቸው ወደ ባህሩ ተጓዝ እና እዛ ባህሩ አካባቢ ስትደርስ እኔ የምሰራው ነገር አለ በማለት ሌሊቱን ይዘው ወገኖቻቸውን እንዲኮበልሉ አደረገ ማለት ነው። እና በዛ መልክ እንግዲህ ሙሳ በረቀቀ ዘዴና ስልት ወገኖቻቸውን አስተባብረው በሌሊት ጨለማ ወደ ባህሩ እየተጓዙ ታደሩ። በኋላ ዋድ ማልዳ አካባቢ ፊራውንና አብረውት የነበሩት ባለስልጣናቶች እስራኤላውያን በከተማው እንዳላደሩ ሲያውቁ ወዲያውኑ አስቸኳይ የክተት አዋጅ አወጡ ማለት ነው። እና ንጉሱ ወጥተዋልና ጥላቶች አምልጠው ስላደሩ ከኛ አምልጠው መሄድ ስለሌለባቸው ወንድ ልጅ የተባልከው ሁሉ ተከተለኝ ተብለሃል ተብሎ ታወጀ። በአዋጁ መሰረት ሁሉም በክተት እንግዲህ እየተበሰበሰ ተከትሎ ተጓዘ። እነዚህ ምስኪኖች በጨለማ እየወደቁ እየተደሱ እየተንከራተቱ ያደሩበትን ጉዞ እነዚህ በብርሃን በበቃ በነቃው ኃይላቸው በጨለማ ፈረስ እየጠቁ ወዲያውኑ በረፋድ ደረሱባቸው ማለት ነው። ፈለማ ተራ አልጀማአኒ ቃለ አስሐቡ ሙሳ ኢና ለሙድረኩን እንዳለው ተኋላ እንግዲህ እርስ የመሰለ ጦር ፊራውን ራሱ እየመራ ይዞ መጣ። ከፊታቸው ሰማይ የበሰለ ባህር ተኝቷል እና እንደ ወጥ መካከል ገቡ ይባላል። እንግዲህ ውጡ ውጡ ብለህ አጉል አትበቃህን ሙሳ አሉ ጨነቃቸውና፣ ከኋላ ይኸው እርት የመሰለ ጦር ይከተልናል። መፈናፈኛ የለንም፣ አምለጫ ወይም መመከትና መከላከል አንችልም። እኛ ጀሌዎች ነን፣ እነሱ ግን ያለ የሌለ መሳሪያቸውን ታጥቀው ነው የመጡት። ወደፊት እንዲያነር ደግሞ መርከብ ተዘጋጅቶ አይጠብቀንም። ሰማይ የመሰለ ባህር ነው፣ ያው በሁለቱም በኩል ሞት ነው። እንግዲህ ለዚህ አበቃህን ሙሳ ሲሏቸው ቃል ከላ ኢነማ ሂየ ረቢ ተህዲን፣ እንደዚህ አትበሉ፣ የታየኔ ከኔ ጋር ነውና መውጫ ማምለጫውን መንገድ ይመራኛል አሉ። ጠንካራ መንፈስ ነበራቸውና ማለት ነው። እንዳሉትም ወዳውኑ አንድሪብ ቢአሳከል ባህራ አለ ጅብሪል መጣና፣ በዘንግ ባህሩን ምታው ተብለሃል ሲላቸው በዘንጋቸው እንደዚህ ባህሩን ሲመቱት እንዳለ ዳር እስከ ዳር ተሰነጠቀና ውሃው ወደ ላይና ወደ ታይ በመከፈል ጨረቻው ሁድድ ብሎ ተገለጠላቸው ይባላል። እንዳውም በ12 ቡድን ነበርና የሚመራው ኃይላቸው ለነዛ ለ12 ቡድኖች ሁሉ 12 ቦታ ነው የተቆራረጠው ይባላል ባህሩ። ሁላቸውም ሻሚያ እንዲወጡ ግዴም ተከተል ሲከታተሉ እንዳይደርሱባቸው ማለት ነው። በዛ መልክ እንግዲህ አላህ Subhanahu Wa Ta'ala ተአምር በሆነ መልኩ በዘንግ ትልቅ ባህር ተመቶ ተከፍሎ ውሃው ወደ ላይና ወደ ታች ተቆራረጠ። በኋላ ጨረቻው ክፍት ብሎ እግራቸውን ጫማቸውን እንኳን የሚያርቅ ጭቃና ውሃ ሳያጋጥማቸው በሰላም ተሻገሩ። ልክ እነሱ ወደ ማድወ ሲደርሱ ፊራውን ሰራዊቱ ጋራ ወዲህ ማድወ ደረሰ ይባላል። እና ሲደርስ ጊዜ ይሆናል ተብሎ ያልገመተው ዱብዳ አጋጠመው። ባህሩ ተከፍቶ እነሱ ወደ ማዶ ተሻግረው ሲያይ ጊዜ ደነገጠ። እንዳይመለስ ጌታ ነኝ እስከ ማለት ባልጎ ነበርና እንዴት ጌታ ነኝ የሚለው ሰው እየፈራ ሊባል ሆነበት። ወለቲካው ሊበላሽ ሆነ። ገፍቶ እንዳይገባ ደግሞ ይሄ ተአምር ነገር እንደሆነ አወቀውና ሲገባ ቢገጠምብኝ ከላይ ጋራ ተራራ መስሎ ተንጠልጥሎ ማዕበሉ እየጠበቀ ስለሆነ ሊዘጋብኝ ብሎ ፈራ። በዚህ መካከል ቁሞ ሲያመነታ ጅብሪል በሰው ምስል መሆኑ ቀረበና ጌቶች እርሰውም ሊፈሩ ነው እንዴ? መግባት አለበት። ለሰው ግርማ መጎስ ተብሎ ነው እንጂ የተከፈተው ለእነዚህ ውዳቂዎች መሰለዎት እንዴ? በማለት አደፋፈረው ይባላል። ይህ ጊዜ ስርዓተ ጉልበት በመሆን ልቡ መፍራቱን ባይቀር ትቢት ገፋፋውና ገባበት። በሚገባ ጊዜ ወዳውኑ ሰራዊቱ ተከታትሎ ገመድ መስሎ ተንጠልጥሎ ሲገባ እሱ ለመውጣት ትንሽ ሲቀረብ ወደ ማዶ ሲደርስ ከወዲህ ሰራዊቱ ክትት ብሎ ጨርሶ ሲገባ እንዳለ ሙሳ ደግሞ ሊሻገሩና ሊደርሱብን ነው ብለው ፈርተው የባህር እንዲዘጋላቸው መልሰው ባህሩን ሊመቱ ሲሞክሩ እትሩቂል ባህረ ረህወን ኢነሁም ጅንዱ ሙፍረቁን አላቸው። ባህሩን እንዳትነካ ስራለው ይግቡና እንግዶቹ እኔም ማረገውን ዝም ብለህ ትመለከታለህ አላቸው ማለት ነው። እነሱ ወደ ማዶ ሆነው እንደ ቲያትር እየተመለከቱ እነዚህኞቹ ትክክል ብለው በሚገቡበት ጊዜ ያ ጋራ ተራራ መስሎ ተንጠልጥሎ የነበረውን ማዕበል ከላይና ተታይ ተደርምሶ እንዲጋጠም አደረገ። ወዳውኑ አለቀላቸው ማለት ነው። እና በዚህ መልክ ጥላቶቻችሁን የገላገልኳችሁ ነኝ በላቸው ይላል አላህ ሱብሃነሁ ወተዓላ። እና ይህንን እንግዲህ ራሳቸው ወደ ማዶ ጨረቻው ላይ ቁመው በአይን ብሌናቸው እያዩ በማይጠራጠሩበት መልክ ሌላ ሰው እንዲኮነ ብሎ መርዶ ቢነግራቸው ኑሮ ውሸት ነው ይሉ ነበረ። እነሱ ራሳቸው በአይናቸው እያዩ የተፈጸመው ነገር ግን ሊያጠራጥርና ሊያከራክር የማይችል ተጨባጭ ታሪክ ነውና ይህንንና ይህን የመሳሰሉትን ውለታዎችን ነው ተገንዘቡና የኔን ውለታ አክብሩ የምላችሁ ይላል አላህ ሱብሃነሁ ወተዓላ። ወኢድ ዋዓድና ሙሳ አርበይነ ለይላ። በሌላ ወቅት ደግሞ ለነቢዩላህ ሙሳ የአርባ ሌሊቶች መሟላትን ቀጠሮ የያዝኩለት መሆኔንም አስታውሱ። ይሄ ደግሞ ሌላ ውለታ ነውና ማለቱ ነው። ثم اتخذتم العجل من بعده كن نبي الله موسى كان انت تليتو كهدو بوالا ان انت بجتاچو فنتا بويفن مثل يتسراون تاوت اند جتا ادرگاچو يياذاچو گزي وانتم ظالمون بذا ادراگوتاچو من انت راساچون بشرك يبدلاچو يوناچو بتن مونيتا استاوتو انجي اترتو بالاچو يلا ثم عفونا عنكم من بعد ذلك ين كباج قفات كفصماچو بوالا እንደገና እኛ በይቅርታ አለፍናችሁ ለአለኩም ተሽክሩን ውለታዬን አውቃችሁ ምህረቴን በምስጋና አጠፋውን ትመልሱ ዘንድ ይላል። ይህ ደግሞ የሆነበት ምክንያቱ ያው ፊራውንና ሰራዊቱን አላህ በዛ በባህር ታሰጠመና ካወደማቸው በኋላ ነቢዩላህ ሙሳ ተከታዮቻቸውን ይዘው እንደገና ወደ ግብጽ ከተማ ተመለሱ። በሚመለሱበት ጊዜ እንግዲህ የሀገሪቱን ስርዓት ዘርግተው ማስተዳደር ግዴታ ነበረባቸው። ቀደም ሲል የነበሩትን ባለስልጣናት አስወግዶ አንድ ሰው አገርን ፍርሃት አልባ ማድረግ የለበትም። ያው ተቃዋሚ ቡድን እንደገና ኃላፊነት ወስዶ ማስተዳደርና መምራት ነበረባቸው ማለት ነው። ለመምራት ደግሞ እስከዛሬ በትግል ዓለም ነው የቆዩት እንጂ እነሱ ለመምራት የሚያስችል ልምድና እውቀት አልነበራቸውም። ጭቁኖች ናቸው። በህብረተሰቡ ውስጥ የተናቁ የወደቁ ስለነበሩ እንዴት አድርገው እንደሚያስተዳድሩ ግራ የሚያጋባ ነገር ነበር። እና አሁን እንዲያትቸገሩ ኃላፊነትን ለመሸከም የሚያስችል ፍርሃት መመሪያ ኪታብ አወርድላችኋለሁ። እና ወደ ሲና በረሃ ተራራው አካባቢ ናቶሎና አንድ 40 ቀን ያህል ዒባዳ አድርገህ ቀኑን እየቆምክ ሌሊቱን እየቆምክ ዒባዳ ካደረክ በኋላ ራስህንና ህዝብህን የምትመራበት ቅዱስ መጽሐፍ እሰጥሃለሁኝ በማለት አላህ ተስፋ ቃል ገባላቸውና በዛ መሰረት ወደ ሲና በረሃ ሄዱ ነብዩላህ ሙሳ ማለት ነው። በዛ ወቅት እሳቸው እዛ ሲሄዱላቸው ግን እስራኤሎች ልበቢሶች ናቸውና ከመሀከላቸው ደግሞ የባሰባቸው ሙናፊቆች ስለነበሩ በተለይ ሙሳ ብኑ ዞፈር የሚባል ነበር የእሳቸው ሞክሼ የሆነ ሰው የነቢዩላህ ሙሳንና የሀሩንን እንቅስቃሴ የፖለቲካ ሰው እንቅስቃሴ አድርጎ ይመለከተው ነበረ። እነዚህ ሰዎች በመታገላቸው ፊራውንን የሚያህል ሀያል ንጉስ ገረሰሱ፣ ስልጣን መጨበጣቸው ነው። እኔም ደግሞ ሳይጠናከሩ ህን ጊዜ እነሱን ብቃወም እኮ አሸንፋቸውና ስልጣኑን የሚይዘው ይችል ይሆናል በማለት አስቦ አጋጣሚውን ተጠቀመና ሙሳ እንደ ሄዱለት ፊራ ሀሩንን ከመጥፋት ባለመቁጠር ተንኮሉን ዘረጋ ማለት ነው። ህዝቡን አስተባብሮ እሱ ጋራ በማድረግ ነብዩላህ አሩንን እንግዲህ ዋጋቢስ አድርጎ ዝምበል ብሎ በማስፈራራትና በመዛት ወዳውኑ በጣም ደባ የተሞላበት ሙከራ ማድረግ ጀመረ ማለት ነው። በዛ መሰረት እንግዲህ ምን አደረገ? ገና ከፊራውን ሸሽተው በቅተው ሲሄዱ ለማዘናጋት እንዳይነቃባቸው ከየጎረቤቶቻቸው አልባሳትና ጌጣጌጦችን እየተዋሱ ነበር የወጡት። እኔ ዛሬ ግብዣ ቤት ተዳደው ዘመድ ጠርቶኛል፣ ዛሬ ሰርግ ቤት፣ ምላሽ ቤት እያሉ የተለያዩ ጌጣጌጦችን ተውተው ነበር የሄዱ። እነዛን ጌጣጌጦች እንግዲህ በማታለል ተጥላቶቻቸው ወስደው ነበረና አሁን ነብዩላህ ሙሳ ኪታብ አመጣለሁ ብለው ወደ በረሃ ከሄዱ በኋላ ትንሽ ቀጠሮ አለፈባቸው ይባላል። ቀጠሮ ያለፈበትም ምክንያት መጀመሪያ ለ30 ቀን ነበረ የተባለው እንደገና 10 ቀን ጨምር ስላላቸው ያችን አጋጣሚ ተጠበቀና ሙሳ እንግዲህ ወደ በረሃ ሂዶ ጠፍቷል። አላህ ተቆጥቶበት ነው ያስቀረዋል ወይም በእኛ ተቆጥቶብን ሊሆን ይችላል አለ። ወይሱ ያጠፋው ነገር ይኖራል ወይኛ ያጠፋነው ነገር ይኖራል፣ እስቲ አቋማችንን እንገምግም አላቸው። ማለ በኋላ በእኛ በኩል ሳይሆን አይቀርም ነገሩ አለ መለስ ብሎ። እና ጥላቶቻችንን ጌጦቻቸውን ወርሰን አጣለን ስለወጣን በእነሱ ጊዜ እንግዲህ ከጥላት የተወሰደ የገኒማ የምርኮ ገንዘብ መብላት ሐራም ስለነበረ ይህን ጠልቶ ነው አላህ ነብያችንን ያጠፋብን አላቸው። ስለዚህ እንጌታችሁን ሰብስቡና እናቃጥረው ቁርባን እናድርገው አላህ ይታረቀንና ነብያችን ይመልስልን ይሆናል አላቸው። አሳቢ ሆኖ ሁነት መሰላቸውና በየዋህነት ያንን ወርቃቸውን አሰባስበው ለሱ ያስረክባሉ። አጅሬ በመስጥር ዘወሪልና ለሊት ጨለማ ለብሶ ጉልጓድ ይቆፍራል እና ያንን ጉልጓድ ልዩ ቅርጽ ያለው አድርጎ በሞድ ይሰራዋል ማለት ነው። ልክ የወይፈን ቅርጽ ያስይዘዋል። አራት እግር አድርጎ ሻኛ ጭንቅላት ምን ልክ እንደ ወይፈን አድርጎ ይቀርጸውና እዛ ጉድጓዱ አፋፍ ላይ ያንን ከሰዎች የተሰበሰበ ጌጣጌጥ እሳት ያግምና ያቃጥለዋል። ያ በሚቃጠል ጊዜ ወርቁ እየቀለጠ በዛ ጉድጓድ ውስጥ ገብቶ ይሰየማል እና እዛ ገብቶ ከቆየ በኋላ ሲበርድ ሲያወጣው የደረቀ ጊዜ ልክ በወይፈን ስዕል ሆኖ ይወጣል። ያንን ወልውሎ አስተካክሎ መልክ ታስያዘው በኋላ እንደገና ህዝቦችን ሲነጋ هذا إلهكم وإله موسى በማለት አስተዋወቀ። የውላችሁ እንዳልኳችሁ ቁርባን በማቅረባችን ጌታ ተደስቶልን ጌታ በማዕከላችን በአካል ተከስቶ ይገኛል። ይሄ ነው የኛም የሙሳም ጌታ። ሙሳ ግን ጌታ ከኛ ጋር መሆኑን ረስቶ የነብያት ይሆነና ፍየል የጠፋው ዘይመስል በረሃ ለበረሃ ጌታን ፈልጋለሁ እያለ በመሄዱ ተቀይሞበት እዛው አስቀርቶታል። እኛ ግን ጌታ ታርቆናልና ወዶልናል ይኸው ጌታን ኑቶሎና ተሳለሙ በማለት ጣዖቱን አዘጋጀና ወዳውኑ ልዩ መዝሙር አድርጎ በዛ በመዝሙር እያወደሱ ያንን ጣዖት እየዞሩ እንዲጦውፉ አደረጋቸው ማለት ነው። ነብዩላህ ሃሩን ግን አረ ይሄ ነገር ስተት ነው ልክ አይደለም፣ እነማ ኢላሁኩሙላህ ጌታችሁ አላህ ነው የማይታየው የማይለየው የሆነ ጌታ እንጂ ይሄ ከራሳችሁ ጌት የተሰራ የወርቅ አውልት ነው፣ እንዴት ይሄ ጌታ ሊሆን ይችላል? እነማ ፉቲንቱም ቢሂ ወኢነ ረበኩም ረህማን የሰውዬ በረቀቀ ዘዴ እናንተ ለማወናበድ ያደረገው ነገር ነው፣ አላህ ግን እዚህ በዱንያ የሚታይ ነገር አይደለም፣ ተው ተሳሳታችሁ ቢሉ እረፋሉ። ለነብራሃ አለይ አኪፊን ሀታ የርጃ ኢለና ሙሳ እንግዲህ የተባለው ነገር እውነት መስሎናል ተቀብለነዋል፣ አሁን አንተ ይህን ተቃውሞን ካላቆም ከዚህ እንገልሃለን ቁርባን እናረጋለን አንተን ራስህን አርፈ ትቀመጥ እንደው ተቀመጥ በማለት ማስጠንቀቂያ ሰጡት የእሱ ካድሬዎች ማለት ነው። የዚህ ጊዜ እሳቸው ጋራ ደግሞ ትንሽ ቀርተው ነበረ እንደዚሁ እምነታቸው ጠንከር ያሉ እነዛን ሁለት ፍሬ ሷሃቦች ተማስጨፍጨፍ እንግዲህ ዝም ብዬ ሙሳ ስለሚመጣ መጠበቅ ይሻለኛል አሉና እሳቸውም ዝም ለማለት ተገደዱ ማለት ነው እንጂ መጀመሪያ መቃወማቸው አልቀረም። እነዛ ጥቂት አማኞች ጋራ እሳቸው እያዘኑ ዝም ብለው ተቀመጡ። እሱ ግን ያው ብዙሃኑን አወናብዶ ጌታ ማዕከላችን ተከፈተ በማለት መጨፈርና መዝፈን ጀመሩ ማለት ነው። በዚህ መልክ እንግዲህ የተወሰነ ጊዜ ከቆዩ በኋላ ሙሳ መጡ ማለት ነው። ሙሳን እዛው ሙናጃ ቦታ እያሉ አላህ ሱብሓነሁ ወተዓላ ነገራቸው የተከሰተውን ችግር። የዛ ጊዜ እሳት ለብሰው እሳት ጎርሰው ተናደው መጡ። ከመጡ በኋላ ምንድን ነው እንዲህ ያረጋችሁ ብለው ሲጮሁባቸውና ሲወርፉባቸው ሁሉም እንደገና ተደናገጡ ማለት ነው። ሙሳ ከመጣና ውሸት ነው ስተት ነው ካለ እንቀበላለን፣ ከዛ ወዲህ ግን የማንንም ሀሳብ አንቀበልም ብለው ስለነበረ ሙሳ ስተት ነው በሚሏቸው ጊዜ አሁን መሳሳታቸውን በቀላሉ ሊቀበሉ ቻሉ ማለት ነው። ከዛ በኋላ ተደናገጡ፣ ተፍረከረኩም። የአስተባባሪ የነበረውም ሰውዬ እኔ እንግዲህ ያው ነፍቴ እንዲህ ብታረግ ጥሩ ነው ብላ ገፋፋችኝ ያደረግኩት ተሳስቻለሁ ብሎ ራሱን አጋለጠ። እሱንም ረገሙት። አንተ ቁለላኒታ ከዛሬ ጀምረ ከህብረተሰብ ጋራ መኖር እንዳትችል ያው እንደብ ያትንኩኛ ትዝብኝ ይያልክ በራሃ ለበራሃ ምትዞር ሁን ብለው አባረሩ። ያንን ወይፈን መልክ ተሰይሞ የነበረውን ጣዖት ደግሞ በፊታቸው ላይ አቃጥለው አመዱን አቦነኑት ይባላል። ከዚያ በኋላ እንደገና ወንጀለኞቹ ደግሞ መከታት አለባቸው ወንጀል የከፈሩት ሰዎች ተባለ። እነዛ አሩን ጋራ የቆዩት ጥቂቶቹ ሰይፍ መልጠው በእነዛ ላይ እንዲዘምቱና እንዲጨፈጭፏቸው እነሱም ደግሞ ያለምንም ተቃውሞ አንገታቸውን እንዲሰጡ ምርጫው ወይ ለጀሃነም መጋለጥ ወይም ለሰይፍ ከሁለት አንዱ ተቀበሉ ተባሉ። ይህ ጊዜ መሳሳታቸውን አወቁና ከጀሃነም ሰይፉ ይሻለናል በማለት ተስማሙ። ወዳውኑ እነዛ ንጹሃኖቹ በእነዚህ ላይ መዝመት ጀመሩ። በብዙ ሺህ የሚቆጠሩ ሰዎች ሰየፉ ይባላል። ግን ትክክለኛ ተውባ መቀበላቸው ከተረጋገጠ በኋላ ነብዩ ሙሳ እንደገና ረህራ ያዛቸውና በጣም አልቅተው ዱአ አደረጉ። ህዝቦቼ እንደዚህ በሰይፍ ተጨፍጭፈው ካለቁ ታዲያ ማን ላስተባብር ነው ኪታብ የሰጠኝ ማን ላስተምር ነው ሲሉ በሉ የሞቱትም ሸሂዶች ሆኑላችሁ ካሁን በኋላ የተረፉትን ይቅርታ አርግ ያለው ተዋቸው በማለት በማከል እንዲቆም አደረገ ይባላል። በዚህ መልክ እንግዲህ አላህ Subhanahu Wa Ta'ala ያንን ተውሂድን በነብዩላህ ሙሳ ከተጣጣችሁ በኋላ እሱ ኪታብ ሊያመጣ ሲሄድ በቀላሉ በመናፊቅ አወናባጅነት ሃሩን እየለፈለፉና መሳሳታቸውን እየነገሯቸው እንቢ ብለው ጣዖት በመገዛታቸውና በማጥፋታቸው ራሳቸውን የበደሉ መሆናቸውን አወጣ። ይሄ እንግዲህ በይቅርታ የሚታለፍ ጥፋት አልነበረም። ግን ቱማ አፈውና አንኩም ይሄን ከባድ ወንጀል ሰርታችሁ ሲያበቃ እንደገና ተጥፋት በኋላ በይቅርታ አለፍናችሁ ይላል። ለምን ለአለኩም ተሽኩሩን ውለታዬን ተገንዝባችሁ ልታመሰግኑ ይዘን የዛ ውለታ ባለቤት የሆንኩት ጌታ ነኝና አሁንም ታዲያ ነብይ የላኩትና ኪታብ ያወረድኩት እናንተ ታማኞች በምትሆኑ ጊዜ ምን ያህል እንክብካቤ እንደማረግላችሁ ተንኮለኞችና ወጥላቶች በምትሆኑ ጊዜ ምን ያህል እንደማጠቃችሁ ታውቃላችሁና የዚህ ሁሉ ውለታ የሆንኩትን ጌታችሁን አሁንም ፍሩኝና ተጠንቀቁኝ በላቸው ነው። ወኢዛ አተይና ሙሳ አልኪታበ ወልፉርቃን በሌላም በኩል ደግሞ ለነብዩላህ ሙሳ ልዩ የሆነ ኪታብንና እውነትንና ውሸትን የሚያብራራ የሆኑ አንቀጾችን የለገስኩኝና የሰጠው መሆኔንም አስታውሱ። ለአለኩም ተህተዱን በሕይወታችሁ የሚበጃችሁን መልካሙን ሁሉ ልትመሩበት ዘንድ ይላል። እንግዲህ ተውራት ከዛ በፊት ከወረዱት ኪታቦች ሁሉ በተለየና በተሻለ መልኩ ነው የመጣው። ለዲንም ለዱንያም ለሰው ልጆች የሚጠቅሙትን ነገሮች ሁሉ ያካተተ በተለይ በእምነት በኩል የሚያስተሳስቱን ነገሮች ሁሉ እነትንና ውሸትን አብጠርጥሮና ለይቶ የሚነግርና የሚያስተምር አድርጎ ያወረደላችሁ አላህ ነው። ታዲያ የዚህ ሁሉ ለታ ባለቤት የሆነው ጌታ አጠጋ በቀጣይነት ተጠቃሚ ለመሆን ትችሉ ዘንዳ እናንተ በታማኝነታችሁ መከተል አለባችሁ ማለት ነው። وإذا قال موسى لقومه يا قوم إنكم ظلمتم أنفسكم باتخاذكم العجل فتوبوا إلى بارئكم فاقتلوا أنفسكم ذلكم خير لكم عند بارئكم فتاب عليكم إنه هو التواب الرحيم. وإذا قلتم يا موسى لن نؤمن لك حتى نرى الله جهرة فأخذتكم الصاعقة وأنتم تنظرون ثم بعثناكم من بعد موتكم لعلكم تشكرون. وظللنا عليكم الغمام وأنزلنا عليكم المن والسلوى كلوا من طيبات ما رزقناكم وما ظلمونا ولكن كانوا أنفسهم يظلمون. وإذ قال موسى لقومه فتجمّر مدزمو نبي الله موسى لوزن وشاكو انتهال مهن عشو ناستا أوسلا يا قوم وزن وشو آل وشو اسرائيل ويان إنكم ظلمتم أنفسكم እናንተ እኔ በለለሁበት የምቦይፈን መልክ የተሰራን አውልት በመገዛታችሁና በማምለካችሁ ጌታችሁን አጋርታችኋልና ራሳችሁን በድላችኋል አሏቸው። ማንም የተጎዳ የለም በዚህ ድርጊታችሁ ራሳችሁን በራሳችሁ በድላችኋል። ይትካዲኩሙ ለይግለ የምቦይፈን ምስል የተሰራውን ጣዖት እንደ ጌታ ወይም እንደ አምላክ አድርጋችሁ በመያዛችሁ ስለተሳሳታችሁና ራሳችሁን ስለበደላችሁ فتوبوا الى بارئكم ወደ ትክክለኛው ፈጣሪያችሁ ተመለሱ በጥፋታችሁ ተጸጸቱና ጌታችሁን ምህረት ጠይቁት። ፈቅቱሉ አንፉሰኩም ለዚህ ለጥፋታችሁ ማስረጃ ይሆንላችሁ ዘንዳ ራሳችሁን ለግድያ አቅርቡ ዳሊኩም خير لكم عند بارئكم ይህንን ያደረጋችሁ እንደሆነ በፈጣሪያችሁ ዘንዳ የተሻለ አማራጭ ሆንላችኋል። ይህን ካላረጋችሁ ግን ሌላኛው አማራጭ ጀሃነም ስለሚሆን አሁን እንግዲህ ተውባ የምታደርጉ ከሆነ በቃል ብቻ አስተግፍሩላህ ስላላችሁ አልቀበላችሁም፣ በዚህ በወንጀላችን ሳቢያ የተጻፈብን ኩነኔ እንዲሰረዝልን ራሳችንን ለግድያ እናቀርባለን ብለው ከተስማሙ ምራቸዋለሁ ይብሏልና ወደ ጌታችሁ ተመለሱ በማለት መከሯቸው። ፈታበ አለይኩም፣ አሁን በነገርኳችሁ መልክ ወደ ጌታችሁ ከተመለሳችሁና ምህረት ከለመናችሁ ጌታም በእርቅ እንደሚመለስላችሁ ነው። ኢነሁ ሁወት ተዋቡ ራሒም፣ አላህ ለእንዲህ አይነቶቹ ተጸጻቾችና ተመላሾች ይቅር ባይና ሩሩ የሆነ ጌታ ነውና እንዲምራችሁ ከፈለጋችሁ ራሳችሁን ለሰይፍ አዘጋጁና አቅርቡ በማለት ጠየቋቸው ይባላል። እና እነሱም እንግዲህ በትክክል መሳሳታቸውን ስለተረዱና አማራጩ ጀሃነም መሆኑን ስላወቁ እንግዲህ በቃ ተፈረደብን የዘላለም ጀሃነም ውስጥ ከመግባት እዚሁ ዱንያ ላይ ብንሰየፍና ብናርፍ ይሻለናል አሉና ራሳቸውን ለግድያ ተስማምተው አቀረቡ ይባላል። በዛ መሰረት እነዛ ነቢዩላህ ሃሩን ጋራ የተረፉት ጥቂቶቹ ሙእሚኖች እነዚህን ወንጀለኞች መግደል ጀመሩ ይባላል። ግን መግደል በሚጀምሩበት ጊዜ ሆዳቸው አልችልላቸዋሉ፣ ቤተሰቦች ናቸውና አንዱ አጎቱ፣ አንዱ አባቱ፣ ሌላው ልጁ፣ ወንድሙ ስላሉ ሆዳቸው አልጨክናለ ይባላል። እና አልቻልንም ሲሉ ጊዜ እንደ ዳመና ያለ ነገር በላያቸው ላይ ቀን በቀን ጨለማ የመሰለ ነገር አምጥቶ አለበሳቸው ይባላል። እና የሰውነት ሸክሉ እንጂ ማን ከማን መልኩ የማይለይ ሁኔታ ላይ አስገባቸውና ጭጋግ ውስጥ ከዛ በኋላ ዝም ብለው እንዲመቷቸው አደረገ። እና እነዛ እንግዲህ የተሰለፉት ገዳዎች የተወሰነውን ሰው ከገደሉ በኋላ እንደገና በነቢዮቹ ዱአ አላህ ስብሓነ ወተዓላ ርኅራኄ ያደረገላቸውና ግድያው በመካከል እንደተጀመረ እንዲቆም ተደረገ። ምክንያቱም ሁላቸውም ሳይፈሩና ሳይባቡ እንግዲህ ሞት ይሻለናል ብለው ሲስማሙ ጊዜ የሞቱትም ሸሂዶች እንዲሆኑ የተረፉትንም ደግሞ ግድያው እንዲቆምላቸው አላህ ስብሓነ ወተዓላ ፈቀደ ይባላል። እና ፈታበ አለይኩም ባሉት መሰረት እንግዲህ ከልባችሁ መመለሳችሁና መጸጸታችሁን ካወቀ አላህም በእርቅ ይመለስላችኋል ብለው ነበርና በዛ መልክ አላህ ታረቃቸው። ይህም እንግዲህ ትልቅ የአላህ ውለታ መሆኑን አውቃችሁ ይህንን ውለታ በመገንዘብ አሁንም ለጌታ ፍቃድ ተገዦችና ታማኞች ለነቢዩም ተባባሪዎች ሁኑ ብለህ ይህን ታሪካቸውን አስታውሳቸውና ንገራቸው ይላል። ወኢድ ቁልቱም ያ ሙሳ፣ በሌላ ጊዜ ደግሞ ለነቢዩላህ ሙሳ እንዲህ ያላችሁ መሆናችሁንም አስታውሱ በላቸው። ለኑእሚነ ለከ ሀታ ነረላሃ ጀህራ፣ ለአንተ አናምንልህም ወይም አንተን አላህ በገሃድ ያናገረህ መሆኑን ልናምንልህ ልንቀበለህ አንችልም አላህን በገሃድ ካላሳየህን በስተቀር ብላችሁ በጠየቃችሁም ጊዜ የሆነውንም ሁኔታ አስታውሱ በላቸው። ፈአኸዘትኩሙ ሷኢቃ፣ በዚህ በህገ ወጥ ጥያቄያችሁም ሳቢያ አላህ ተቆጣና መቅሰፍታዊ የሆነ ቅጣት እንዲይዛችሁ አደረገ። ወአንቱም ተንዙሩን፣ እናንተ አይን በአይን እያያችሁ አንዱ የጓደኛው ከጠገቡ ሲሞት ሌላኛው እያየ በገሃድ ሁላቸውን በቅደም ተከተል ያለቁበት ሁኔታ ነበረና ይህንንም ታሪካቸውን አስታውሱ በላቸው ይላል። ይህ የተፈጠረበት ምክንያቱ ደግሞ ነቢዩላህ ሙሳ እንግዲህ እዛ ኪታቡን ሊያመጡ እንደሄዱ ሰዎቹ ዝጣዖት አምልኮት ውስጥ ሲገቡ ጊዜ ያ አላህ ተቆጣባቸው። ኋላሳቸው መጥተው ጥፋታቸውን ሲያስረዷቸውና ከፋራ መክፈል ያለባቸው መሆኑን ሲነግሯቸው ተስማሙ። እንደገና አላህ ይቅር አላቸው። ያንን ተውባውን እንግዲህ ለማረጋገጥ የአገር ሽማግሌዎች ምረጥና አንድ ሰባ የሚሆኑ ከወንጀሉ ያልተካፈሉ ሰዎች ዘመተህ እዛ ወህዩ ተቀበልክበት ሲና በረሃ ውስጥ እስቲግፋር አድርግላቸው በማለት እንደገና ሁለተኛ ግብዣ አደረገላቸው ይባላል። እና እነዛ ንጹሐን የሆኑ ሽማግሌዎችን ከመካከላቸው መርጠው እዛ ሙናጃ ቦታ ሲና በረሃ ተራራው ላይ ወጡና ዱዓ ማድረግ ጀመሩ፣ ለወንጀለኞቹ ይቅር እንዲላቸው ማለት ነው። በዛ ሁኔታ ላይ እያሉ ነቢዩላህ ሙሳ ጌታቸውን ሲያናግሩ እኛም እንድንሰማ አስፈቅድልን አሉ ይባላል። አብረው የሄዱ ሽማግሌዎች እናሳቸው ጌታን ለመኑና እንዲሰሙ ተፈቀደላቸው። ግን አላህ ሙሳን በሚያናግራቸው ጊዜ ዛታቸውን እንዲሰወሩ አደረገ ይባላል። ከመሀከላቸው እያሉ ሙናጃው ሲጀምር እንደ ቀስተ ዳመና ያለ ነገር ወረደና ሙሳን ከመሀከላቸው ክብብ አድርጎ እሳቸው የማያውበት ሁኔታ ላይ አደረጋቸው። እና አላህ ሲያናግራቸው እሳቸው ደግሞ መልስ ሲሰጡ ይሰሙ ነበር ቃለ ምልልሱን። ግን ሙሳንም አላዩ እንኳን አላህን ቀርቶ ማለት ነው። አላህን ሙሳም ራሳቸው አላዩ። ግን ከሰዎቹ ለያቸውና በሆነ ዳመና በመሰለ ነገር ዙሪያውን ከቦ ተወራቸው ለተወሰነ ጊዜ ውይይት ተሚያበቃ ድረስ ማለት ነው። ይህ ጊዜ ከእኛ ተሰውሮ ጌታን ያየ መሰላቸውና እነሱ ደግሞ ቅናት ተሰምቷቸው እኛንተ ጋር መጥተን ሲያበቃ ድምጡን እንድንሰማ አስፈቅድልን አልንህ፣ ይኸው ተፈቀደልን። አሁን ደግሞ አንተ ተኛ ተሰውረ ያናገርከው አንተ ጌታን አይተሃልና እኛም ማየት አለብን እንዳንተው አስፈቅድልን በማለት ጠየቋቸው። ይህማ አይቻልም፣ እንኳን ለእናንተ ቀርቶ እኔ ራሴ አጥቶኛል። ረቢ አሪኒ አንዙር ኢለይክ ብዬ ብጠይቀው ቃለ ለን ተራኒ እኔ ልታየኝ አትችልም ብሎ መልስ ሰጥቶኛልና እኔም እኮ አላየሁት ይሏቸው፣ የለም ከእኛ ተሰውረ በልዩ ነገር ውስጥ ሆነ ስታናግር ሰምተናሃልና አንተማ አይተኸዋል። እኛ ከአንተ ጋር እኩል የሆን መስሎ በምቀኝነት ነው ያስነፈከን እንጂ ብታስፈቅድልን ትችል ነበረ በማለት ሙጭኛ አሉ ማለት ነው። ይህ ጊዜ እነዚህ ሰዎች ጌታህን ካላሳየህን በስተቀር አንተ አላህ ያናገረህ መሆኑን ልናምንልህ አንችልም፣ ምን አውቀንልህ አጋንንት ይሁን ሰይጣን ያናገረህ ብለዋልና እንደውም ይህን የማታስፈቅድልን ከሆነ አናምንልህም ብለው እምነታቸውን ሊያፈርሱ ሊረደዱ ስለፈለጉ ምን ይሻላል ጌታዬ በማለት አላህን ጠየቁ። የጊዜ አይ እነሱንስ አለምናቸውም፣ አንተ ልዩ ወዳጅ ስለሆንክ ነው እንጂ ቀስ አድርጌ አስረዳሁህ፣ እነሱ ይህን ጥያቄያቸውን ካላነሱ ህገ ወጥ ናቸውና እርምጃ ወስድባቸዋለሁኝ በማለት ፈአኸዘትኩሙ ሷዒቃ፣ ወዳውኑ ያልታወቀ የሆነ መቅሰፍታዊ አደጋ መጥቶ እንዲያጠፋቸው ተደረገ ነው የሚለው። እና ይህ አደጋ አንደኛ የመላይካ ጩኸት ነው፣ መላይካው መጥቶ ሲጮህባቸው በድንጋጤ ያለቁ ይባላል። በሌላ በኩል እሳት ነገር ነው፣ በአየር ላይ እየተንበለበለ መጥቶ ልክ አይን ባይን እያዩት ተቃጠሉ ይባላል እነዛ ሽማግሌዎች። ከዛ በኋላ ሙሳ ደነገጡ። ያ በሌላው አያት ለውሽተ አህለተሁም ወእያየ እንዳሉ አቶሊኩና ቢማ ፈዐለ ሱፋኡ ሚና፣ ከእኛ መካከል ሞኞቹ ያንተን ማንነት የማያውቁት ቢሳሳቱ እነሱ ባነሱት ጥያቄ ሁላችንም እንድታጠፋናለህ እንደ እና እንዴት አድርገህ እነዚህን የአገር ሽማግሌዎች ከየጎሳው መርጬ ያመጣኋቸውን ታጠፋብኛለህ? እነሱን እዚያ አስክቼ ሂጄ የት ነው የምገባው? የዚህ ሁሉ ወገን አለው፣ ጎሳ አለው፣ ዘመዶቻችሁ እዛ በረሃ ሂጄ አስጨርሻቸው መጣሁ ብላቸው እኔ እንኳን በነቢይነት ጠርቶ በኗሪነት እንኳን የሚቀበለኝ ሰው አላገኝም እና እንዴት ልሆን ነው በማለት በጭንቀት አልቅሰው ጸለዩ ይባላል። ይህ ጊዜ አላህ ስብሓነሁ ወተዓላ እንደገና እራራላቸው። ወአንቱም ተንዙሩን፣ እናንተ ራሳችሁ እያያችሁ በመቅሰፍቱ ተተበላችሁ በኋላ ثم بعثناكم من بعد موتكم በነብዩ ዱዓ ሰበብ ከሞታችሁ በኋላ እንደገና እንድትነሱ አደረግናችሁ። ለአንደኩም ተሽኩሩን፣ ከሞት በኋላ የመመለስን ጸጋና ውለታ አውቃችሁ ለኔ ተገዱን ምስጋና ታቀርቡ ዘንዳ እንደገና ከሞት በኋላ እንድትመለሱ ያደረኳችሁም ይህም ትልቅ ጸጋና ውለታ ነው። ይህን ሁሉ ነው ውለታዬን አስታውሱ የምላችሁ በላቸው ይላል። ከዚህም ሌላ ደግሞ ወበለልና አለይኩም ልበማ፣ በአንድ ወቅት ደግሞ ወደ ዘመቻ በምትሄዱ ጊዜ ፀሐይ አቃጠለን በረሃ በላን አልቻልንም ብላችሁ ነቢዩን ስትጠይቁ ጊዜ እነዚህ ሰዎች በጣም የፀሐይ ሀሩር አቃጠለን ይላሉ፣ ምን ይሻለኛል ብለው ሙሳ ሲጠይቁ ዳመና በላያቸው ላይ እያንዣበበ እንዲያጅባቸው አደረግን ይላል። ወአንዘልና አለይኩም ልመነ ወሰልዋ፣ እንደገና ደግሞ ይዘውት የወጡትን ስንቃቸውን ቶልቶሎ አባት ነው ጨረሱ። መጠጣቸውን ውሃቸውንም አንጠፈጠፉና ጨረሱ፣ ምክንያት ፈልገው ከዘመቻው ለመቅረት ማለት ነው። እና እንግዲህ አንድ ሰው ወደ ጦር ግንባር በሚወጣበት ጊዜ ራበኝ፣ ደከመኝ፣ ፀሐይ በረሃ አቃጠለኝ ማለት አይችልም። ጦርነት ወደ ባሰው ነውና የሚሄደው አላማ ያለው ሰው እስከሆነ ድረስ። እነዚህ ግን ደካሞች እና ወስላቶች ከመሆናቸው የተነሳ ነቢዩ ጋር ጅሃድ ሂዱ ተብለው በይተል መቅዲስን ለመክፈት በወቅቱ ሲሄዱ ለመቅረት የተለያዩ ምክንያቶች ይፈጥራሉ ማለት ነው። አንድ በረሃማ ቦታ ሲደርሱ ፀሐው አቃጥሎናል እና ይህም በረሃና ረሟቻ አቋርጠን መሄድ አንችልም፣ ለዚህ ፀሐይ አዲ መፍት ካላመጣ በስተቀር ብለው ያስቸግሯቸዋል። ይህ ጊዜ ለጌታቸው አቤተሰብ በሚያቀርቡበት ጊዜ በል በዚህ ምክንያት መቅረት የለባቸውም ዳመና እንዳጅባቸው አደርጋለሁ አለና በሰራዊቱ ልክ በስፋትና በቁመታቸው እነሱ የሚሸፍኑትን ቦታ የሚመጥን የሆነ ዳመና መደበላቸው እና ያ ዳመና ሲንቀሳቀሱ አብሮ ቀስ ብሎ ይጓዛል፣ ሲቆሙ ይቆማል። ልክ እንደ ቤት ወይም እንደ ድንኳን ሆኖ እነሱን ያገለግላል ማለት ነው። ከዛ በኋላ ደግሞ እንደገና ስንቃቸውን ወዳውኑ ደፋፍተውና አባክነው ጨረሱና ራብ ልናልቅ ነው እንዴት አድርገን ነው በባዶ አንጀታችን የምንሄደው ይላሉ። ይህ ጊዜ ደግሞ ለጌታቸው አቤቱታ ያቀርባሉ። ወዳውኑ ከወደ ሰማይ በኩል ልዩና ጣፋጭ የሆነ ምግብ እንዲወርድላቸው ይደረጋል። እነሱ ቆሎ ኮቸሮ ነበረ ያለቀባቸው፣ ግን ማርና ጮማ ስጋ የመሰለ ምግብ ይወርድላቸው ገባ ይባላል። ወና ወአንዘልና አለይኩም መና መናን የሚባል ምግብ አወረንላቸው ይላል። እና ይሄ መን የሚባል ምግብ ማር የመሰለ ወይም እንደ ሐላዋ ያለ በጣም ጣፋጭ የሆነ ነገር ነው ይባላል። ዋት ማልዳ ተፈጅር አንስቶ ፀሐይ እስከምትወጣ ድረስ ባለው ሰዓት በአካባቢያቸው በዛፉ በድንጋው ላይ ከወደ ሰማይ እየወረደ ይለጠፍላቸዋል ይባላል። እና ያንን ለቅመውና አሰባስበው በእቃቸው ይሞሉና ያንን ተመግበው እንዲቀጥሉ ይደረጋል። ኋላ ደግሞ እንደገና ተልዋ ተጨመረ። ተልዋ የሚባለው ደግሞ ሱማና ይባላል፣ ጦይሩን ሱማና። እና ልክ እርክብ የመሰለ በራሪ ነገር ነው። ሲመጣ በህይወቱ እየበረረ ነው የሚመጣው። እየበረረ ይመጣና በየእጃቸው ይገባላቸዋል። እጃቸው ውስጥ ሲገባ ግን የበሰለና የተቀመመ ስጋ ይሆናል፣ ከነ ህይወቱ የመጣው ነገር ማለት ነው። እና ያን ዝም ብለው መብላት ብቻ ነው፣ በጣም ጣፋጭ ነገር ነው። በዚህ መልክ እንግዲህ በዘመቻ በበረሃ ላይ እያሉ እንኳን ከየት መጣ በማንገዛው ሊባል ቀርቶ በማብሰል ደረጃ እንኳን እንዳይቸገሩና እንዳይስተጓጎሉ የበሰለ የተቀመመ ምግብ ያቀርብላቸው ነበረ ማለት ነው። በዚህ መልክ እንግዲህ አቀረብንላችሁ፣ ኩሉ ሚን ጠይባቲ ማ ረዘቅናኩም፣ እኛ ከለገስናችሁና ካዘጋጀንላችሁ ጣፋጭ ምግብ ተመገቡ በማለትም ጋበዝናችሁ ይላል። ወማ ዘለሙና፣ ይህን ሁሉ እንግዲህ እንክብካቤና ድጋፍ እየሰጠናቸው እነሱ በመካዳቸውና በማመጻቸው እኛን አልበደሉም። ወላኪን ካኑ አንፉሰሁም የዙሊሙን፣ ግን ራሳቸውን በራሳቸው የሚበድሉ ነበሩ ይላል። ይህን ሁሉ አድርጎላቸው በመጨረሻ እዛብ አንተ ወረቡከ ፈቃቲላ ኢና ሁናከ አይዱን አሉ። አንዴ በረሟቸው ሲያመካኙ ጥላት ይመጣላቸው፣ ሌላ ጊዜ በምግቡ ሲያመካኙ ማርና ስጋ የመሰለ ጣፋጭ ምግብ ሲመጣ፣ በሌላ ጊዜ ደግሞ አለቀብን ሲሉ ድንጋውን መጥተው ወደፊት ያው ይገልጸዋል። ድንጋውን በዘንጋቸው መጥተው ሲያፈርቁላቸው ሁሉም ነገር ከተሟላ በኋላ የመጨረሻው ምክንያት ምን ሆነ? ፈራን አሉ። እንግዲህ እኛ ፈርተናልና ሁሉም ነገር ቢሟላም እንኳ እኛ እነዛን ሰዎች ሂደን መጋደል አንችልምና ምንም ማድረግ አንችልም፣ ደህና ሰንብት፣ እንመለሳለን ብለው አረፉ ማለት ነው። አረ አላህ አለን፣ ግድ የለም ይህን ሁሉ ድጋፍና እንክብካቤ የሚሰጥን ጌታ ይረዳናል እኮ ቢሏችሁ፣ አላህ ማ የሚረዳ ከሆነ አንተም ይርዳ፣ እዳብ አንተ ወረቡከ ፈቃቲላ ኢና ሁና ቃዒዱን፣ እኛ እዚህ ቁጭ ብለን ሊሉ ሲበሰር እንመጣለን፣ አንተ ግን ጌታ ጋር ሂድና ታግለህ አገሪቱን ክፈት በማለት ተሳለቁባቸው ይላል። እና ይህንን በማድረጋቸው ታዲያ ራሳቸውን በደሉ እንጂ እኔ ምንም የተጎዳሁት ነገር የለም ይላል አላህ ሱብሓነሁ ወተዓላ። وإذ قلنا ادخلوا هذه القرية فكلوا منها حيث شئتم رغدا وادخلوا الباب سجدا وقولوا حطة نغفر لكم خطاياكم وسنزيد المحسنين. فبدل الذين ظلموا قولا غير الذي قيل لهم فأنزلنا على الذين ظلموا رجزا من السماء بما كانوا يفسقون. وإذ استسقى موسى لقومه فقلنا اضرب بعصاك الحجر فانفجرت منه اثنتا عشرة عينا قد علم كل أناس مشربهم قلوا واشربوا من رزق الله ولا تعثوا في الأرض مفسدين. وإذ قلنا دخلوا هذه القرية إنا يهدتن كتما جبوبات بلن بعززنا الشوكزية ينفرون مهنيتا التوسع الشهويلة إنا هذه القرية يميلوا بيت المدرس النو ودرون جبي يأبات الشاكو إنا يكرمات الشاكو أغير ينفرتشون كتما فاكبا بيادو كافر وش كان عنيين يميبالو بيرس وش يزوات نفره يبالا እኒህ ካፊሮች ስለሆኑ ጥንታዊ የነቢይ ቦታ የነበረውን እነሱ ይዘው መቀጠል የለባቸውም። ሂዳችሁ በጦርነት አገራችሁን አስመልሱና በአካባቢ ያሉትንም ህዝቦች በእስላማዊ ስርዓት አስተዳድሩ በማለት ነበረ ያዘዛቸው። እና አስፈላጊውን ሁሉ ቅድመ ዝግጅት አሟልቶ ግቡ ቢላቸው እነሱ ግን ምክንያታቸውን እያባዙ እምቢ ማለት ቀጠሉበት።